አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቀልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቀልኝ ሁሉ ይስማ ያመስግንልኝ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቀልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቀልኝ ሁሉ ይስማ ያመስግንልኝ ጀራልም አይነጋ ሲመስል የቅርቤሩ ገለል ገለል ሲል በውድቅቱ ለሊት መጣህና በሰልፍ ከራስን ሸፈንክና አዘመርከኝ አዘመርከኝ አዘመርከኝ እንዳዳንኩ እንዳገዝኩ መስክር አልከኝ አባት ሆንከኝ ክብር ሆንከኝ ተሸክምከኝ በደግጭ ፋርከ አነሳኝ በምረት ብዛት ቤታክ ብተኛል ቤታክ ብተኛል ቤታክ ብተኛል ከፊት ጋር ደስታ ለኔ ሰተኛል ለኔ ሰተኛል መግናቴ ብዙ ነው መግናቴ ብዙ ነው ከዚያ ከጨካኙ ነፍሰን ከሚፈልግ ካውሪያስ ተለይ ነው ካውሪያስ ተለይ ነው ካውሪያስ ተለይ ነው አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቀልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቀልኝ